ሰማይ ምድር ይስማይ ፍጥረት ያድምጥ እግዚአብሔር ያስበው ጸሎቱ የተሰማያ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣል ባለቀስኩበት ዘመን ፈርታ ደሞ ሊያስቀኝ ደጎ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣል የካሳ ዘመን አለቀፊቴ ለውጣ ሉረሰ ወግድ ጠላቴ ዞር በል ጠላቴ የበቀል ቅባር ስላረፈፍ ኪዳን ፈርሶ አግራት ገዛኝ የበቀል ቅባር ስላረፈፍ ኪዳን ፈርሶ አግራት ገዛኝ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣል ባለቀስኩበት ዘመን ፈርታ ደሞ ሊያስቀኝ ደጎ ጌታ መከራዬንም ሊያስረሳኝ ቀኑን ጠብቆ መጣል የካሳ ዘመን አለቀፊቴ ለውጣ ሉረሰ ወግድ ጠላቴ ዞር በል ጠላቴ የበቀል ቅባት ስላረፈፍ ኪዳን ፈርሶ ዳግማት ገዛኝ የበቀል ቅባት ስላረፈፍ ኪዳን ፈርሶ ዳግማት ገዛኝ አምላካለኝና እጅግ ባለጠጋ ለምንስ ልሳቀቅ እንዴት ብዬ ልስጋ እንዳሰማይ አንተ ስከት ውሸታነ የውሸታባት እኔ ሰማውከው የነው እግዚአብሔር ለኔ መልካም ነው እግዚአብሔር ለኔ መልካም እኔ ሰማውከው የነው እግዚአብሔር እግዚአብሔር ለኔ መልካም እግዚአብሔር ለኔ መልካም እኔ ስሞ ቆየ ነው እግዚአብሔር ለኔ መልካም እግዚአብሔር